بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. اللهم صل وسلم وزد وبارك على نبيك وحبيبك محمد بن عبد الله وعلى آله وصحبه ومن والاه. ثم أما بعد، أيها الإخوة، ودنا يتكبراتو يزج كتاب التوحيد تمرت كتاتيوك بمو وبالاتو بتوتا بالفو مجمريا بروغرام الله. التوحيد الذي هو حق الله على العباد، يام بباريوك لاي بديتا ميونو اللهم أن أدركوا مملك وإن توحيد يمي بالون رأس جمرا يتوسنوا هلت القرآن أنك سوچن عند مترقوم وإنك ما يتعرفقن ياكمنا. الله قال داري لقمو كالجاو فاقومن بتوتان كالتلال. انقدي مؤلف رحمه الله يتكبروا الشيخ الله يرحمه اتشو من وريتون جنة يادرق الله اتشونا الشيخ محمد بن عبد الوهاب من إلالو يزاريو أنك تلاي من نايو. الله سبحانه وتعالى بجنة أملاك لمهنونا سووشن لعبادة عندما تراتشو تلايو مدكتنيو جنم يهننو توحيد ويملا الله بجا مملكنا الله بجا مادر يميلون قدال ليستمرو اندلاك سياملاكتو قرآن آيان تقسو. ولقد بعثنا في كل أمة الرسولة برقت أمنيا بهلوم زوجو سلكنا المدكتنيو جن نزيا مدكتنيو جمن اندي عدرقو اللي يستمروا من بمالك أن يعبدوا الله الله بجاء عملكو واجتنبوا الطاغوت طاغوتات اندقوا اندزيو بهلو ماينتو راكو يالو اللي يستمروا ما تكتنيوش اللي كانال بلو على الله. سلزي الله بجاء مملك الله يمي خلقو لا الله يمي قباو وباري وطولا يالا قديتا يه بجاء نبتانو لالوان ومارن تلقو لمارن. وذا زاري القرآن كسنا الفدقمو وقوله تعالى اتلو يا الله يا الله تعالى ناوي لعلو من رجام يوم الله من على وقضى ربك عند عندوان قال نفسرنا بوالا ما يتعلم بالنقر قال تنش لما تنتين مقرى العلماء والشاتين يتكمتوا بمسارة بمعدد وقضى ربك وقضى مالك فرد وي وسنى مالك ما اني وسنوا ربك جيت الله فتاري الله يا محمد والسنة فرد بلو الله يهن انتزاز محمد لا يورد عنه القرآن من دلنا يفردوا ألا تعبدوا إن أنت سووج إن لا تعملكوا بمالك فرد من البيون انجي شراش لا تعملكوا أو شراش لا تعملكوا إلا إياه السن بيتشا بيون انجي السن بيتشا سكر انجي ليلاهم نقر ملو بملو إن لا تعملكوا بمالك الله سبحانه وتعالى ودباره وجو أسأل الله إلى بقول الدنيا درجة وبالوالدين بولاد وشاشو من دزه بنات النبى أباد دمو إحسانا ملكا من نجر وان الله شو بمالك الله سبحانه وتعالى عزز ويفرد الزول يقتلو من على إما يبلغن إما من البعد يبلغن يدرس عندهنا الناس النا أباد بهيو تنورو عندك أنت ذن يدرس عندهنا الكبار أرجلناتو يدرس عندهنا ما أحدهما كهولت عنداتو أو كلاهما ويهولتاتو بس ترجلنا أرجتو إدمياتو رزمو الله يعدمي بالك أدى أدرقواتو أنت رجمو نورس النسون كاقين يهاتونا أدقب كالو فلا تقل لهما لنسو أحبلاتو ولا توجهناتونا لتاكبراتو يقبال أنها تلاتو من لتلي أي بداي لتروج لك بعندان بداي لعله من البعض ليابساتو ليأساسو لتساساتو بجلال له ويبلغو لتساساتو بجلالونا من أمم نقر بفتر بزيان ساعات أنها تلاتو من أنها تلاتو أفل لهما أفل أوف لنانتا أنها تلاتو فلا تقل لهما أفل فوه لنانتا أنها تلاتو عادل لم زور بي إيش أنا جاش أمنا من كرتو أوف مثل إن قال إنكوا يجين كلت في دلتون شلالك በአማርኛ ምናልባት ወይ አንድ ነው ወይ ሁለት ነው የምትሆነው። ሲተረጉሙ ፎ ይሏታል። ፎ ብቻም ሊሆን ይችላል፣ ወይም ፎ ላይ ህን እንጨምርበት እንችላለን፣ ወይም ደግሞ እጭ ሊሆን ይችላል። እንዳትላቸው ይላል አላህ ሱብሓነሁ ወተዓላ። ወላ ተንሀርሁማ፣ እንዳትገለምጣቸው ሁለቱንም። እህሳ ምንምም ነገር ቢሉ በለሆሳስ መልስላቸው። ወቁል በላቸው፣ ለሁማ ለሁለታቸው በላቸው፣ ለእናትና ለአባትህ ቀውለን ከሪማ፣ የተቀደሰ ንግግርን በላቸው፣ የተቀደሰ አባባልን በላቸው፣ ጥሩ ንግግር መልስላቸው። በሚያዙ ጉዳይ ላይ ፈቃደኛ ካልሆንክና ካልተስማማ ነገሩን በስነ ስርዓት መግለጽ። ምናልባትም ከኢስላም ውጪ ባለ ጉዳይ ላይ ያዘው ሊሆን ይችላል፣ ነገሩን አላወቁት ሊሆን ይችላል። ቀስ ብለህ ልክ አላህ ስብሓነሁ ወተዓላ ወደ ፍርዓውን ሙሳ ዓለይሂ ሰላም ሲልክ ፈቁላ ለሁ ቀውለን ለይና፣ በጣም የለዘበን ንግግር ተናገራቸው ብሎ ሃሩን ዓለይሂ ሰላም እና ሙሳ እንዳዘዘ ሁሉ እናትና አባት ደግሞ ፍርዓውን አይደለም ፍርዓውን ቀርቶ እሱ የሄዱበት ቦታም አይቀርቡምና፣ ምናልባት ከዲን ውጭ ራሱ አንዳንድ ነገሮችን አንተን በመናገርና በማዘዝ ቢሳሳቱ እነሱ ቀውለን ከሪማ የተቀደሰ ንግግርን ተናገራቸው። እማዬ አባዬ፣ ይሄ ነገር እኮ እንዲህ ነው፣ አላህ አይፈልገውም፣ ሸሪዓ እኮ አይፈቅደውም ብለህ በሚገባ በተለሰ ንግግር ልታስረዳቸው እንደሚገባ ነው እንግዲህ አያው የሚያመላክተው። ከዚያ ውጭማ በሆነ ነገር አቤት፣ ከዚያ ውጭማ በሆነ ነገር ምሳሌ አንተ የሆነ ቦታ ተነስተህ ይህን ነገር አድርግልን እንዳቴ ሊሉ ይችላሉ። ቀስ ብለህ ማስረዳት ضروري የሆነ ነገር የግድ መሄድ ያለበት ነገር ከሆነ ቀስ ብለህ መሄድ እንዳለበት ማስረዳት። ሰው ደግሞ ይገርማል፣ እንኳን እናትና አባት ቀርቶ የሩቅ ጠላት እንኳ ቢሆን ጥሩ ንግግር ከተናገርከው የታወቀ ነው አላህ ሱብሓነሁ ወተዓላ ጥሩ ከመለስክለት ሰውየው ከአነሁ ሐሚም፣ ልክ እንደ ምርጥ ጓደኛ ነው የሚሆን። ወልዩን ሐሚም፣ እንደ ምርጥ ወዳጅ ጓደኛ ነው የሚሆን። እናትና አባትማ ድሮም ወዳጅ ናቸው። በዚህ ላይ ጥሩ ንግግር ከአንተ ሲሰሙ በጣም በጣም ያዩልሃል። እንዲያውም እነሱ አንተን ተከትለው ጉዳዩ ላይ አንተ መርዳት ካለባቸው ይረዷል። ወደ ዋናው ወደ ተውሂዳችን እንመለስና ይህን እንግዲህ አያው ረዘም ይላል፣ እንጨርሰው ይሆናል ወይም አንዴ እንጨርሰው። ወክፍ ለሁማ፣ ለሁለታቸው ዝቅ አድርግላቸው ይላል አላህ ሱብሓነሁ ወተዓላ። ምንን? ጀናሐ ክንፍን ዝቅ አድርግላቸው። የምንን ክንፍ? አዝዱሊ የውርደትን ክንፍ ዝቅ አድርግላቸው። ያ ማለት መንፈሳዊ ነገር የሰው ልጅ ክንፍ ኖሮት አይደለም፣ ግን ልክ ዶሮዎች የተለያዩ በራሪዎች ለጫጩቶቻቸው አዝነው ክንፋቸውን ዝቅ አድርገው እንደሚያቅፏቸው እንደሚያዝኑላቸው ከለላ እንደሚሰጧቸው አንተም ለእናትና ለአባት ለወላጆች በማዘን በማክበር በመውደድ በመንከባከብ የከለላ ክንፍ ልትሰጣቸው ይገባል። ልትዋርድላቸው ዝቅ ልትልላቸው ይገባል። እነሱ ላይ መኩራት፣ መንጠራራት፣ መንበጣረር አያስፈልግም ማለት ነው ያስረዳል ቁርአኑ አያ። ወቁል ደግሞ እያልክ ዱዓ አድርግ። ረቢ ጌታዬ ሆይ እርሐምሁማ፣ ሁለታቸውን እስኪ እዘንላቸው ያ ረብ። ከማ ረበያኒ፣ ልክ እኔን እያዘኑ እንዳሳደጉኝ የተንከባከቡ እንዳሳደጉኝ ሁሉ ሰጊራ፣ ህፃን ልጅ ሆኜ ሳለሁኝ እንደዛ አድርገው ተንከባከቡ እንዳሳደጉኝ፣ እባክህ እዘንላቸው፣ ተንከባከባቸው። ተውሒድ ከሌላቸው ተውሒድ ስጣቸው፣ ተውሒድ ካላቸው ኢማን ጨምርላቸው፣ ኢማን ካላቸው ደግሞ የተከበረ ጀነት አስገባቸው። በደስታ አኑረ በደስታ ከዚች ዓለም ወደ አንተው እንዲሰናበቱ አድርጋቸው ብለ በሚገባ አልታደርግላቸው ይገባል ይላል አላህ ሱብሓነሁ ወተዓላ። ዋና ከሰዎች ልጆች የሚፈልገው ትልቁ ነገር ተውሂድን ነው። ከዚያ ከተውሂድ ግን በማስቀጠል ብዙ ጊዜ የእናትና አባትን ሐቆች ይጠቅሳል እንደምንመለከተው ማለት ነው። እዚህ ጋር ይላሉ ሸይኽ ዑሰይሚን ረሕመቱላሂ ተዓላ ዓለይ፣ ሰዎች አንዳንድ ጥያቄ ማንሳት ይችላሉ። ነቢዩ ሰለላሁ ዓለይሂ ወሰለም ከእናትና ከአባት የበለጠ ደረጃ አላቸው። አላህ ከተውሂድ በማስቀጠል እዚህ ቦታ ላይ የገለጸው የእናትና የአባትን ሐቅ ነው። ከአላህ ሐቅ አስከትሎ ይህ ሳለ ነቢ ስ ላ ሰለም ሐቅ ብሎ ሰው ሊጠይቅ ይችላል አሉ። ንዓም የመጠየቅ መብት አለ። አንድ ሰው የፈለገውን ነገር መጠየቅ ይችላል። ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን፣ እማታውቁ ከሆናችሁ የሚያውቁትን የግሳጤ የትውስታ ባለቤቶችን የእውቀት ባለቤቶችን ጠይቁ ስለሚል። አልሙሂም ሼኹ ምን አሉ? የነቢዩ ሰለላሁ ዓለይሂ ወሰለም ሐቅ ታቢዐቱን ማዐ ሐቅላሂ ዐዘ ወጀል፣ ከአላህ ስብሓነሁ ወተዓላ መብት ጋር ከአላህ ስብሓነሁ ወተዓላ ሐቅ ጋር የተከተለች የተያያዘች ነች። ምክንያቱም መጀመሪያ አንድ ሰው አላህን በብቸኝነት በሚያመልክበት ሰዓት በሙሐመድ ሰለላሁ ዓለይሂ ወሰለም መልክተኝነት ካላመነ በረሱሉ ሰለላሁ ዓለይሂ ወሰለም ነቢይነት ካላመነ ተውሂዱ ብሉ አይደለም። አምኗል ማለት ደግሞ በረሱል ሰለላሁ ዐለይሂ ወሰለም ማመን ማለት ደግሞ እንደምታውቁት በትንሹ ቢያንስ አራት ነገሮችን ያካትታል። ጣዓተሁ ፊማ አክበር ማን ፊማ አመር ረሱል ሰለላሁ ዐለይሂ ወሰለም ባዘዙት ነገር ላይ ረሱል ሰለላሁ ዐለይሂ ወሰለምን መታዘዝ وتصديقه فيما اخبر رسول صلى الله عليه وسلم يتناገሩትን ገና ለወደፊት ይመጣል ብለ የተናገሩት ሩቅ ምስጢራዊ ነገር ይሁን ዛሬ ምን መለከተው ነገር ይሁን ትክክል ነው ብሎ ማረጋገጥ መቀበል واجتناب ما نهى عن وزجر رسول صلى الله عليه وسلم ደግሞ የከነከሉትና ያወገዙትን ነገር እንዳቀርቡ ብለው ያወገዙትን ነገር ከዚያ ነገር ላይ መራቅ እነዚህ ሶስቶች አሉ። አራተኛ والا يعبد الله الا بما شرع رسول كالله ተቀበለው መንገድ ጎዳና ህግ ባደረጉት መንገድ እንጂ الله لا يملك كرسول صلى الله عليه وسلم حتى ተመልከቱ አንዱ ሰው الله ማምለክ ሲፈልግ رسول ባስተማሩት አስተምህሮት ላይ ማምለክ አላህን ሲያመልክ ረሱልን ተከትሎ እንደ ረሱል አላህን ማምለክ ራሱ በረሱል ትእዛዝ መሰረት አላህን ማምለክ አንዱ የረሱል ሐቅ ነው። የተናገሩትን እንደዚሁ ሰለላሁ ዐለይሂ ወሰለም ትክክል ነው ድርሶ ወይም ትክክል ናቸው ብሎ ማረጋገጥም ሌላኛው ሐቅ ነው። የከለከሉት ነገር መከልከልም ሌላኛው ሐቅ ነው። በአዘዙት ነገር ላይ ደግሞ መታዘዝና መሐባት ትክክል ነው ቀበላለሁ ብሎ መቀበልም ሐቅ። እነዚህ አራቱን ያሟላ ሰው ነው ከላ ኢላህ ኢላላህ ከአላህ ብቻ ከማምለኩ ጋር ተውሂዱ ተሟላ የሚባለው። ስለዚህ ግልጽ ነገር ነው መጀመሪያ ሰውየው በትክክል ተውሂድ አለኝ ብሎ አላህን ሲያመልክ በረሱል በደንብ ካላመነና ረሱልን ካልተከተለ በስነ ስርዓት ተውሂዱ ተሟላ ስለማይባል እዚያው ስር መግባቱ የታወቀ ነው ይላል። እንግዲህ እዚህ ላይ አላ ተዕቡዱ ኢላ ኢያ እሱም ብቻ እንጂ ሌላ አላታመልኩ ነው ያለው። ይሄ ግልጽ ነገር ነው። ሌላ አላታመልኩ ከተባለ ከትልቁ ጅብሪል አለይሂ ሰላም ጀምሮ እስከ ትንሿ ጉንዳን ወይም ከዛ በታች እንደዛሬ እንደ ሳይንስ ከሄድን ከትንሿ ከማታየው አተም ብታችም ነገር ካለ ለምንም ነገር አምልኮት አይገባም። አላህ ብቻ ነው ሊመለክ የሚገባው ማለት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመውደዳችን ጋር ከማክበራችን ጋር እነሱ አላህን እንድናመልክ የጠሩን የተከበሩ የሰበኩ ነብይ ናቸው ብለን ማክበርና ከመውደድ የዘለለ ነብዩን ልንጠራቸው ልናመልካቸው ከአላህ ሱብሓነሁ ወተዓላ ሐቅ ጋር እኩል ልናደርግላቸው እንደማይገባ ግልጽ ነው። ዐለይሂ ሰላቱ ወሰላም ምን ይላሉ? لا تطروني لو ወደፊት ኢንሻአላህ ኪታብ ውስጥ እናየዋለን። እኔና አታሞግሱኝ ከመጠን በላይ እየጠራችሁ አታሞካችሁ كما طرت النصارى عيسى بن مريم لك كريستيانوت عيسى عليه السلام كلك بلا ياموكاشو من يالو يا الله لجنو يا منامن نو يالو بترش علي راسو املاك نو قالو اندا تادرغني تتنتقوا اني سو نني يقول عبد الله ورسوله يا الله بارينا يا الله ملكتنيا بلوجي اني ليلا نجر اندا تلوني بلو رسول الله صلى الله عليه وسلم تناغرو انغدي بتنش هو القران اياوات اندا ينات نشيتيم توحيدن تاملاكتالج الله فردوال ارسوم ብቻ ማምለክ እንዳለብን እርሱን ብቻ ምንም ነገር አያስፈልግም ማለት ነው። ወቀውሊ አሁንም ሌላኛው ቀጥሎ እዚህ ኪታቡ ላይ ያለው ነውት ቀጥሎ ያለው የአላህ ቃል እንደዚሁ ስለ ተውሂድ የሚያመላክት ሽርክን የሚከለክል አያ አላህ ምን አለ? ወአዕቡዱላህ እናንተ ሰዎች ሆይ አላህን አምልኩት አላህን አምልኩት እህሳ በምታመልኩበት ሰዓት ደግሞ እርሱን ብቻ ማምለክ እንጂ ወላ ቱሽሪኩ ቢሂ በእርሱ እንዳታጋሩበት አለ። ምን ሸይአን ቅንጣትም ብትሆን በጣም ጥቂትም ነገር ብትሆን በአላህ ሱብሓነሁ ወተዓላ እንዳታጋሩ ብሎ አላህ ሱብሓነሁ ወተዓላ በዚህ አያ ላይ ገልጿል። ልብ እንበል ወንድሞች፣ የሰው ልጅ ወተት እየጠጣ ካለ ወተት ብቻ መጠጣት ያለበት ነገር ለምሳሌ ከወሰድን ማለት ነው ሌላ ነገር አይጨምርለው። ወተት እየጠጣ ምርጥ ወተት እየተጠቀመ አይ ብዙ ወተት ጠጥቻለሁ 2 ሊትር 3 ሊትር ወተት ጠጥቻለሁ ደግሞ መፍትሄ ነው ከፈለኩኝ 1 ሊትር ወይም ግማሽ ሲኒ ብርጭቆ መጠጣት ፈልጋለሁ መርዝ ካለ ምንድነው የሚሆነው? እንታ ወተቱ ጥቅም አለው ነው ማለት ሰውየውን ሊገድለው ነው ማለት ያ መርዝ ሊበክለው ነው ሰውነቱን። ባይገለው እንኳን ብዙ በሽታዎችን ሊያመጣበት ብዙ በሽታ ባያመጣበት እንኳን የተወሰነ መታመሙ አይቀርም። ተውሂድ ደግሞ ከዚያ በላይ ምርጥ ወተት ከወተት በላይ ምርጥ ማር ከማር በላይ ነው ከምንም ነገር በላይ። ሽርክ የሚባለው ነገር ለዚህ ለተውሂድ እንደ መርዝ ነው። ጥቂትም ብትሆን ከተቀላቀለችበት ተውሂዱ ይበላሻል። ስለዚህ ወላ ቱሽሪኩ ቢሂ ሸይአ ቅንጣትም ብትሆን በእርሱ እንዳታጋሩ አላህ ሱብሓነሁ ወተዓላ እያለ ያለው። አሁንም ቀጥሎ ያለውን እኔ ወቀውሊሂ ተዓላ የአላህ ስብሐነሁ ወተዓላ ንግግር ስለ ተውሂድ የሚገልጽ አሁን ያለው ምን መልከቱ አላህ ምን አለ قل بلاتو محمد حزبوچን በመታስተመርበት ሰዓት ከመካ ሙሽሪኮች ጀምሮ የመዲና ሙሃጅሮችና አንሳሮችን ጨምሮ በየቦታ في ام القرى ومن حولها በመካና በዙሪያዋ ካጥና ተስካጥና በአለም ዙሪያ ያሉትን ጥሪ የሚደርሳቸውን ሰዎችን ሁሉ በላቸው ምን በላቸው تعالوا እናንተ ሰዎች እስቲ ኑ ቶሎ ኑ ኑ አድምጡኝ ለምን አትሉ ላምብላችሁ እናንተ ላይ ላስተማችሁ ምን ማحرم ربكم ጌታችሁ ፈጣሪያችሁ እርም ያደረገውን ነገር ልንገራችሁ عليكم በእናንተ ላይ እርም ያደረገውን ነገር ኑ ልንገራችሁ በላቸው طيب አንደኛ ምንድነው እርም ያደረገው ከፊሉን በማዘን አንዳንዱ እንዲህ አድርጎ ነው በማል ተቃራኒ ነው እርም ያደረገው ምሳሌ እዚጋ አንደኛ አላ ተሽሪኩ ቢሂ ሸይአ በርሱ ቅንጣት ላታጋሩ ልብ እንበል እዚጋ በርሱ ቅንጣት ላታጋሩ እርም አድርጓል ሳይሆን በሱ ማጋራትን ከልክሎ አዟቸዋል አላ ተሽሪኩ ላታጋሩ ቢሂ በሱ ላታጋሩ ሸይአ ቅንጣት በርሱ ላታጋሩ እናንተ ላይ ትዕዛዙን አውርዷል ጥቂት ማጋራትን እናንተ ላይ እርማ አድርጎባችኋል አንዴ ነው ትልቁ መጀመሪያ ላይ ተጠቅሶ ሽርክ ነው አላህ እርማ ያደረገው በእኛ ላይ ምንድነው በሱ ማጋራትን ያልፈቀደው ምንድነው በሱ ማጋራትን አልፈቀደም በፍጹም ከልክሎታል እርማ አድርጎታል ማለት ነው ሁለተኛ ምን አዘዘ ተቃራኒው ሲከለክል ወቢል ዋሊደይ በወላጆቻቸውም ደግሞ ኢህሳና መልካም ዋሉላቸው በማለት ወላጆችን መጨቆን እናንተ ላይ እርማ አደረገባችሁ ሶስተኛ ወላ ተቅቱሉ አትግደሉ ምንን አውላደኩም ልጆቻችሁን አትግደሉ በማለት እነሱን መግደልን እናንተ ላይ እርማ አደረገ ልጆችን ትገላላችሁ ልጆቻችሁን አትግደሉ ይሄ የተከለከለ ነው ማለት እርም ያደረገው ምንድነው ልጆችን መግደል እርም ያደረገና ያንንም ሲከለክል ምን አለ ወላ ተቅቱሉ እንዳትገሉ አውላደኩም ልጆቻችሁን እንዳትገሉ ከምን የተነሳ ድሮ የጃሂልያ ሰዎች ልጆቻቸውን ለተለያየ ጉዳዮች ይገድላሉ አንዱ እዚህ ላይ የተጠቀሰውና ምክንያቱ ምንድነው ልጆች ከበዙብን ኢኮኖሚ እንጎዳለን ማሳደር ማስተዳደር አንችልም እቤትስ ችግር ይፈጠራል ምናምን ኑሮ ይዛባል በሚል ችግርን ፍራቻ ረሃብን ፍራቻ ይገድሏቸው ነበር አላህ ያናስ መልክቶ እዚሁ አያው ላይ ተመልክቶ ምን አለ ወላ ተቅቱሉ አውላደኩም ልጆቻችሁን አትግደሉ ሚን ኢምላቅን ኢምላቅ ማለት جوع ማለት ነው فقر ማለት ነው ደህነትን ረሃብ ፍርሃት ከረሃብ ፍርሃቻ የተነሳ ከደህነት ፍርሃቻ የተነሳ ልጆቻችሁን አትግደሉ አለ አላህ Subhanahu Wa Ta'ala طيب ካልገደልናቸው እንቸገራለን እንራባለን ኢኮኖሚ ያዛባሉ እቤት ችግር ያመጣሉ ላ አላህ ምን አለ نحن نرزقكم እኛ ተመልከቱ እነሱን አላልከኛ እናንተ ተስፋሞቹ ለልጆች በዙ ብላችሁ አልምትገሏችሁ እናንተ እንረዝቃችኋል አትራቡምና ደህነት አይነካችሁም እሺ ቀድሜ እናንተ ለረዝቃችኋለሁ ወኢያሁም እነሱንም እንደዚሁ ሲሳይለክሳችኋለሁ ተመገባችኋለሁ ሶስት ነገሮችን እንደገና አላህ Subhanahu Wa Ta'ala እኛን እንከለከለ ወላ ተቅረቡ አትቅረቡ በማለት ከለከለ አይደለም አትስሩ አይደለም አትቅረቡ الفواحش ጸያፍ ተግባራትን የተወገዱ ነገሮችን በቀጥታ ብዙ ዑለማዎች የፈሰሩት በዝሙት ነው ዝሙትን እንዳትቀርቡ አመንዝራነትን እንዳትቀርቡ በማለት መቅረብን ከለከለ መቅረብን ዝሙት መቅረብን መስራትን አይደለም መስራትማ ሌላ ጉዳይ ነው ከመስራት በፊት መቅረብን እኛ ላይ እርማ አድርጎ ወላ ተቅረቡ الفواحش ዝሙትን ጸያፍ ተግባራትን ሁሉ እዚህ ስር ይገባል እንዳትቀርቡ በማለት ከለከለና መቅረብን በእናንተ ላይ እርማ አደረገባቸው ረሱል ሰለላሁ ዐለይሂ ወሰለም አራት ነገሮችን ምን አይነት ጸያፍ ተግባር ዝሙት ማ ظهر منها ከርሷ ግልጽ የሆነውንም ነገር ወማ በጣን ድብቅ የሆነው አንዳንድ ዝሙት በአደባባይ ይሰራል ወደ ዝሙት የሚገፋፉ አንዳንድ የዝሙት ፕሮሰሶች በግልጽ የሚሰራሉ ድብቅ ደግሞ ዝሙት አለ በድብቅ የሚሰራ ተመቻችቶ ተደስቶ ሰው በድብቅ የሚሰራው አለ ወደዛ ወደ ድብቁ ዝሙት የሚገፋፉም ነገሮች ድብቅ ፕሮሰሶች አሉ ድብቁንም ግልጹንም እንዳትቀርቡ በማለት አላህ Subhanahu Wa Ta'ala እናንተን ዝሙትን መቅረብን ከለከለ እንዳትቀርቡ ብሎ ከለከለ መቅረብን በእናንተ ላይ እርም አደረገ ማለት ነው ولا تقتلوا انداتكلو امسنيا من النفس التي ياتي النفس انداتكلو يدنيوان حرم الله الله ارمي ادرغات النفس انداتكلو الا بالحق بعونت بيونجي الا بالحق باعقباب بيونجي مالك عند نفس باعقباب يكتل تشلال مثال الاسلام ياقبا توهون زموت كسرى አራት ምስክሮች ክርና መርፌ ሲሆኑ ያዩ ምስክሮች ከመሰከሩበት ወይም ራሱን ያገባው ሰው ነኝ ዝሙት ፈጽም ያለውና እንድታጠብኝ ይፈልጋል አላህ መጠየቃል ፍልግም ብሎ ራሱ ተመጣ ወይም ሴት ከሆነች በትክክል ከሌላ ሰው ማርገዟ አስገድደዋት ሳይሆን ወዳ ፈቃደኛውና ማርገዟ ከተረጋገጠ በርግዝና ምልክቶች ይታያል በእነዚህና በሌሎች ምክንያቶች ልትገድል ይችላል ወይም ደግሞ ሰው ከገደለ ሙስሊምም ቢሆን ሰው ከገደለ ክፋት ይባላል የሟች ቤተሰቦች ይቅርታ ካላሉ ሊገደል ይችላል እንደዚሁም ከእስላም ከቡድን ያፈነገጠ ባይከፍርም እንኳን አስተዳዳሪ እስላም ትክክለኛ በፍትህ የሚያስተዳድር አስተዳዳሪ እያለ በዚያ ላይ አምጾ ሰይፉን አንስቶ ወጋለውኝ ብሎ ይወጣ ሰው እሱም እስኪመለስ ድረስ ሊገደል ይገባ ይሆናል ምክንያቶች ይኖራሉ ኢላ ቢልሐቅ ኢላ አላህ በአግባብ እንጂ ለተገደል በሚገባባት ምክንያት እንጂ አንዲት ነፍስ እንዳትገሉ ይላል خالق السماوات رب ከዚያ ቀጥሎ ምን አለ ዛሊኩም ይሃጁ አሁን የተጠቀሱ አምስት ነገሮችን ወፋቱም ቢ አላህ እናንተ አደራ አለና በሱ አዘዛችሁ ለምን ለዓለኩም ተዓቂሉን እናንተ ትገነዘቡ ዘንድ ታስቡ ዘንድ ለምንድን ነው አላህ እነዚህ ነገሮች እንዳትቀርቡ ብሎ ይከለከለን እነሱን መቅረብን ይከለከለን ለምንድን ነው ብላችሁ ልብ እንድትሉና ያን ነገር ተግባር ላይ በማዋል በማስተንተን እንድታስቡ አምሮ እንዲኖራችሁ አላህ ይህንን ነገር አዘዛችሁ በዚህ ጉዳይ ላይ ይላል እንግዲህ ይሄ አያ አምስት ነገሮችን ያመለክታል አንዳንዶች ኪታቡ ተውሂድ ምናልባት ሊኖር ይችላል ያንዳንዶቹ ኪታቡ ተውሂድ ላይ ንስኻ ነው ሙሉን ይሄን አንቀጽና ሌሎችም አሉ አክር ነገሮችን የሚዘረዝሩ ሙሉን የሚጽፋል አንዳንድ ኪታቡ ተውሂድ አንዳንድ ኪታቡ ተውሂድ ደግሞ እስካሁን ድረስ ያለውን አይዘረዝርም በጥቂቱ ትንሽ ቁል ተዓላ ወአትሉማ ሐረመ ረብኩም ዐለይኩም አላ ትሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ኢለና አልአያ ኢለ አንቀጹ ሙሉ ይላል ምናልባትም እናንተ ተፍሲሩን እንድታገኙት ሱረቱል አንዓም አንዓም ምዕራፍ 153ኛ አንቀጽ ላይ ቁርአን ከፍታችሁ መከታተል ትችላላችሁ መከታተል እንችላለን አንቀጹን ፈስረን እንጨርሰው ሌላም ሊኖር ስለሚችል እኛ ግን እቺኛዋን አንቀጽ እንጨርሳለን ቀጥሎ አላህ ምን አለ ወላ ተቅረቡ እንዳትቀርቡ አለ ይሄ ደግሞ ስድስተኛ መቅረብን ከለከለ እንዳትቀርቡ በማለት ማንን ማለል የቲም የየቲሞችን ገንዘብ እንዳትቀርቡ إلا بالذي بزياج من قدرنا مكنيات بيونج هي أصوام أحسن لنسو فتعام يتشالة لتكماشو لنسو وطير ليون بميجل لتشالة بدايج يتموش القنزب عندك كربو قنزب عشون بمن كرب بساعات لبنبال لنسو تكم يتشالة لقرن يمت الله تكونا شو قرر لهم لنسو عم توماس كمد ليون شلال بأدران ناس ለተነገድ ላቱ ሊሆን ይችላል ፍርፍኩ ሊሆን ይችላል ያ እንዳለ ለዑለማዎችን ተዋል ግን ለተሻለ ገንዘቡን ሊጠቅም እንዲረባ ሊያደርገው በሚችል ጉዳይ እንጂ እንዳትቀርቧል መቅረብ ነው ልክ እንደ ዝሙቱ ዝሙትን እንዳትቀርቡ ማለት እንዳትታይ እንዳትስም እንዳትነካት ሂጃብን ተገልጣ እንዳትሄድ አይነት ነገር ገና ከሩቁ ሽሹት ነው ይሄ ምንም ገንዘብ እንዳትቀርቡ ሲል ከሩቁ አበድሩኝ እንዳትሏቸው ጣጋ ጣጋ እንዳትሉ ለተሻለ መንገድ ካልሆነ በስተቀር ስድስተኛ ነው حتى يبلغ اسكماچን ማስቀሩ የዚህ መንገድ حتى يبلغ እስኪደርስ ድረስ አሽደሙ ብርታቱን እስኪደርስ ድረስ ማለት ለአካለ መጠን ለአቅመ አዳምነት እስኪደርስ 15 አመት ሊሆን ይችላል ሌላ ምክንያቶችና ሰበቦች ይኖሩታል 15 አመት ባይሞላ ባለሙማል የሚባል ለአካለ መጠን የሚደርስበት ምልክቶች ከታዩ ከዚያ በኋላ ገንዘብ መቅረብ ይችላል ልትበደሩ ይችላል ወይም ደግሞ እርዳኝ ልትሉ ይችላል ችግር የለውም ግን ዝም ብለህ አትቀርብ ማለት ነው ያም ቢሆን ይሄንን አስቀመጣ ቀጥሎ ሰባተኛ ምን አለ ወአውፉል ከይላ በምትሰፍሩበት ሰዓት ስፍርን ሙሉ ቀጥ አድርጋችሁ ወልሚዛን መመዘኛንም ደግሞ ሚዛንን ሙሉ እንዳታጭበረብሩ በመስፈርም ሆነ በመመዘን የሚሸጥ የሚገዛ ነገር ካለ እንዳታጭበረብሩ ማለት ነው እነዚህ ስድስት ናቸው بالقسط بفتح ملوات لا نكلف نفسا اني عندي تنفس عن ناس قددات الا وسعها اقموان انجي عن ناس قددات اقموان انجي عن ناس قددات ማለት በተቻለ አስተካክለን ለመመዘን በተቻለ አስተካክለን ለመስፈር ሞክር ማለት ካቅም በላይ ግን አትገድ። ወኢዛ ቁልቱም ንግግር በምትናገሩበት ሰዓት በምታወሩበት ሰዓት ምስክር ሆኖ በምትመሰክሩበት ሰዓት ዳኛዎቹ ናቸው የምትፈርዱበት ሰዓት ከአንደበታችሁ የሚወጣው ንግግር ትክክለኛ ንግግር ይሁን ስትናገሩ ፈዕዲሉ ፍትህ ስሩ ወይም አስተካክሏል እንዳትበድሉ እንዳትዋሹ እንዳታሳስቱ አውቃችሁ ማለት ነው። ወለው ካን ቢሆንም እንኳን የምትመሰክሩበት ሰው የምትመሰክሩለት ሰው የምትፈርዱበት ሰው የምትፈርዱለት ሰው ዛ ቁርባ የዝንድና ባለቤት ለምን እናታቸውንም አባት ለምን አይሆንም አያት ለምን አይሆንም እንደዚሁ ተጠንቀቁ። ወንድምም እንኳ ቢሆን የዝንድና ባለቤትም እንኳ ቢሆን ተጠንቀቁ አለ። ወቢዓህድላ ዘጠነኛ የአላህን ቃል ኪዳን እንደዚሁ አውፉ ሙሉ አለ ሙሉ ዛሊኩም ይሃችሁ ወፋኩም ቢ በዚህ ጉዳይ ላይ አላህ አደራ ያላችሁበት ያለባችሁ ጉዳይ ነው አደራ ብሏችኋል አላህ ይላል። ለዓለኩም ተዘከሩን ትገሰጹ ትመከሩ ዘንድ ይላል። ከዚያ በኋላ አስረኛው ምንድን ነው? ወአና ሃዛ ይህ አሁን የተዘረዘረው ዘጠኙ ነገር ሲራጢ ሙስተቂማ መንገዴ ነው። ሙስተቂማ ቀጥ ያለ ሲሆን መንገዴ ነው። ሲራጢ ማለት መንገዴ ነው በላቸው። ሙስተቂማ ቀጥ ያለ ሲሆን መንገዴ ነው። ፈተቢዑ ተከተሉት ከተውሂድ ጀምሮ ከዚያ በታች ያሉትንም ለእናት ለአባት መልካም መዋል ልጆችን ያለ መግደል ነፍስን ያለ መግደል ሚዛንን ያለ ማበላሸት ሌሎችንም ጨምሮ እንደዚሁ ዝሙትን መራቅን በተመለከተ እውነት መናገር ፍትሃዊ ሰዎች መሆን እውነትን መናገር የአላህን ቃል ኪዳን መሙላት ዘርዝሯቸው ተመልከቷቸው። እዛ ላይ አስረኛ ይሄ ነው። እነዛ ዘጠኝ ሆኖች ሁሉ ሙሉ በሙሉ ተከተሏቸው። መከተሉ በመከተል ማለት ራሱ አስረኛው ትእዛዝ ነውና ወላ ተተቢዑ ሱቡለ መንገዶችን ደግሞ እንዳትከተሏል። አንድ መንገድ ብቻ ነው። ፈተፈረቀ ቢኩም እናንተን ይዛችሁ ያቺ መንገድ ትለያያለች። ወደ ቀኝ ስትሄድ አንዱ ሰው ቀኙ ወሰደው ማለት ነው። አንዱ ወደ ግራ ሲሄድ ግራ ወሰደው ማለት ነው። አንዱ በሌለ ወደ ኋላ ሲሄድ የኋለኛው መንገድ አንዱ ወሰደው። ይዛችሁ ያቺ መንገድ በደያ አቅጣጫዋ ትበታተናለችና አን ሰቢሊ ከአንድየው ከብቸኛው የአላህ መንገድ ትለያያቸዋለች። መንገዶችን እንዳትከተሉ እርሱም ብቻውን የተገለጸላችሁ መንገድ ተከተሉ። ዛሊኩም ይሃችሁ ወፋኩም ቢ አላህ በርሱ ወፋኩም ማለት እናንተ አደራ አላችሁ አላህ ቢሂ በርሱ በዚህ ጉዳይ አደራ አላችሁ። ለሽ ለዓለኩም ተተቁን ትጠነቀቁ ዘንድ እነዚህን ነገሮች በመፈጸምና መራቅ ያለባችሁ ነገሮች በመራቅ አላህን ትፈሩ ዘንድ ከእሳት ትጠነቀቁ ከአላህ ቁጣ ትጠነቀቁ ዘንድ አላህ በእነዚህ ነገሮች አዘዛችሁ ብለህ ኑ ላንብብላችሁ ልግለጽላችሁ አላህ እናንተ ላይ የከለከለውን በተቃራኒው ያዘዘውን ማለት ነው ብለህ አስተምራቸው ብሎ አላህ ሱብሓነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ላይ ይህን የቁርአን አንቀጽ አውርዷል። ትልቁ አሁን የተፈለገው ይህን ሁሉ መናገራችን ከተውሂድ ጋር ስለሚያያዝ እንጂ ዋናው አላ ትሽሪኩ ቢ ሸይአን መጀመሪያ ላይ ያለችው በላቱ ሙሐመድ ኑ አትሉ ማ ሐረመ ረብኩም ዐለይኩም አላህ በእናንተ ላይ ፈጣሪያችሁ እርም ያደረገላችሁን ነገር ያደረገባችሁ ነገር ሉ ንገራችሁ በላቸው። ምን እርም አደረገ? ማጋራትን እርም አደረገ። حرم عليكم ان تشركوا ما غارات جيتاچو الله ارما درجه من بماله الا تشركوا به شيئا بسو قنطاته انداتاغاو ما غارات بمكلكل ان انت لا ما غارات ارما درجه انداتاغارو بمالت ماله ይህ ነው ዋናው ነገር ልብ በልከላሙ የተፈለገው ለዚህ አንቀጽ ለዚህ ባብ ደሊል። ሌላው ግን ከዚያው ጋር ተከትሎ የሚመጣ ነው። ተውሂድ ያለው ሰው ስርዓት አለው። ተውሂድ ያለው ሰው ወላጆቹን ያከብራል። ተውሂድ ያለው ሰው ልጆቹን አይገድልም። ልጆች መግደል ከሚለው ጋር ተያይዞ ሰዎች ዛሬ የተረገዘን ጽንስ ያስወርዳሉ። የተወለዱ ልጆችን በተለያየ መንገድ ሊገሉ ይፈልጋሉ። እንደዚሁም ሪትን ፍራቻ ገና ሳታረግ ሚስት ወይም ባል ተመካክረው ለመከላከል ይሞክራሉ። ይህ ነገር ለሪስክ ጉዳይ ከሆነ ዑለማዎቻችን ዑለማ አሰለፍ ሐራም መሆኑን በአንድነት ተስማምተውበታል። ሐራም አይ ምን አበለዋለሁኝ እንቸገራለን የሚበሉት ነገር የለም በሚል ምግብን ፍራቻ ወሊድን መከላከል እጅግ በጣም ሐራም ነው። በሌላ ምክንያቶች ግን የተወሰነ ኺላፍ አለ። አላ የሚያል ትልቁ የሚስማሙበት ለምግብ ብሎ ለሪስክ ፍራቻ ወሊድን መከላከል በጣም የወሊድ መከላከያ መጠቀም ሆነ በሌላ መንገድ መከላከል ሐራምነቱ እጅግ በጣም የከበደ ነው የሚሆነው። እና አጠቃላይ ተውሂድ ያለው ሰው ይህንን አይፈራም። ዝሙትን አይቀርም። ተውሂድ ያለው ሰው ቢቀርብም ቶሎ ተውበት ያደርጋል። እንደዚሁም ነፍስን አይገልም ያለ አግባብ። እነዚህ ነገሮች አላህ አዟል። የየቲም ገንዘብን አይቀርብም። ቀጥሎም እዚያው ላይ ተገልጿል ሚዛንን ስፍርን አስተካክሎ ይሞላል ሲናገር እውነት ይናገራል የአላህን ቃል ኪዳን ይሞላል በሚገባ አላህ ያዘዘውን የአላህ መንገድ ሲራጥ ሙስተቂም የተባለውንም ይከተላል ይሄ የአህለ ተውሂዶች ባህሪ ነውና ከነዚህ አይነት ሰዎች መሆን መቻል አለብን ተቃራኒን ከሚፈጽሙ ሰዎች ከሆነ ደግሞ የመጀመሪያው ተውሂዳችን ተበላሸ ተውሂድ እንኳን ቢኖረን ቀጥሎ የተከለከሉትን መጥፎ ነገሮች ከሰራናቸው እንታመማለን በሽተኞች ነው የምንሆነው መጨረሻ ላይ እንሞታለን ማዕነቱ እሽ ተውሂዳችን ይጠፋል ማለት ነው መንፈሳዊ ሞትን ሞታለን እኔንም እናንተንም አላህ በተውሂድ ላይ ያጽናን በሚገባና በትክክል እርሱን የሚያመልኩ ሰዎች አላህ ያድርገን ሰላም አለይኩም ወራህመቱላሂ ወበረካቱ እስከ ቀጣይ ትምህርታችን